من العوي وزمان يا رب ركعتو بيت يبيا تنساي زمان أولتو ستسمو ملكة አበባዬ ሆይ ባልንጀሮቼ ቁሙ በተራ እንጨት ሰብሬ ቤትስክ ሰራ እንኳን ቤትና የለኝም አጥር እደጃ ጣለው ኮኮብ ስቦት ወበል ማሲንቆ ወበል ክራሬ ስፈናገሬ ወበል ዋሽንቴ አንተ ማሲንቆ ስታይ ሰው ታርኮ እንኳን አደረሰ ማርጌ ዘመን ዘመኑ ጀመር ነው አድማጮቻችን እንደምን ከርማችኋል እያልን ዘወትር እሁድ ከ8 ሰዓት ጀምሮ የምናቀርበውን ለሳን የአማርኛ ፕሮግራም አሁን ጀምረናል። አብራችሁ እንድትቆዩ እንጋብዛችኋለን። አስተያየት መክሮች ጽሁፎች ካላችሁ በ0649 1750 ላይ ታገኙናላችሁ። አሁን በቀጥታ በዚህ ባለማችን ዙሪያ አነጋጋሪ የሆነው የኦኤልኤፍ ወይም ደግሞ ኦነግ የኦሮሞ ነጻ አውጪ ግንባር ግማሽ ክፍሉ ማለት ይቻላል እንግዲህ በተከታታይ መከታተል ያስፈልጋል። ኢትዮጵያዊነቱ ወይም ደግሞ እስከዛሬ ድረስ የራሱን እድል በራሱ ይወስናል እያለ ሲታገል የነበረው አሁን ግን ከኢትዮጵያ ጋራ አብሮ ሆኖ ማለትም መላው የኢትዮጵያ ሕዝብ በሚያደርገው እንቅስቃሴ ላይ ኦኤልኤፍ ወይም ደግሞ የኦሮሞ ነጻ አውጪ ግንባር አብሮ በመሆን መጪውን የኢትዮጵያን ዲሞክራሲያዊ ስርዓት ለመገንባት የተደረገ ሁኔታዎች አሉ፣ መግለጫዎችም አሉ። በድረገጻቸው ላይ በትሄዱ በዛ ላይ ታገኙናታላችሁ። በትላንትናው ለት ባሲምባ ሩብ ወይም ደግሞ ብዙ ጊዜ ተከታተሉ ከነበረ በፓልቶክ ላይ ሁለት እንግዶች ወይም ወደ ሶስት ገደማ የሚሆኑ ቀርበው የወሰዱትን በወሰዱት አቋም ላይ የቀረቡ ጥያቄዎች ነበሩ። ጠቃሚ ናቸው፣ እኛም ልንገነዘብባቸው እንችላለን ብዬ ገምቼ ነው እንግዲህ ይህን እንድናዳምጠው የምጋብዛችሁ። ጥያቄዎቹ አስፈላጊ የነበሩ ጥያቄዎችና እኛም በኦነግ በኩል ወይም ደግሞ በኦሮሞ ነጻ አውጪ ድርጅት ላይ ጠለቅ ያለ ግንዛቤና ሁኔታ ካለን ትላንትና በራሱ ለራሱ ይንቀሳቀስ የነበረው ግንባር አሁን ደግሞ ከኢትዮጵያኖች ወይም ደግሞ በኢትዮጵያ ውስጥ ከሚታገሉ ታጋይ ድርጅቶች ጋር ሆኖ አብሮ ለመስራት ያወጣውን እቅድና ያወጣውን ሁኔታ እንግዲህ በጥያቄና መልስ መልክ አቶ ታመነ ባቲ ከስራ አመራሩ ክፍል ውስጥ አንዱ ናቸው። ስለዚህ በሱ ላይ የተደረገውን አብረን እንድናዳምጥ እጋብዛችኋለሁ። ወዳችን ባ የውይይት መድረክ ወደና መጥቷላለው። ጥሪያችንን አክብረው ከበዛሬው ዕለት ስለ ኦኤልኤፍ አዲሱ ስለ ለኛ ለተሰረሰምነው ኢትዮጵያን ያለንን ጥያቄዎች ለመመለስ በሩማችን በመገኘቱ በራሴና በጣም አመሰግናለሁ አቶ ተማም። እንዲሁም ወገናችን ቤት ውስጥ ያሉት እንደሚገባኝ አቶ መገርሳም የኢንፎርሜሽን ዴስኩ ምናልባት በዚህም ውስጥ ኖራል እገኝ ይሆናል ብለውኛል። ካሉም መልካም ወገኖች፣ እንግዲህ አቶ ተማም በሚጠየቁት ጥያቄ ላይ ተጨማሪ መስጠት መብራራት ያለባቸው እሳቸው ያላነሱት ነጥብ ካለ ታቸው ከጨረሱ በኋላ እጃችሁን አውጣጣብታችሁ ተጀማሪ ልሰቱ ትችላላችሁ። እንግዲህ ለምን ካልኩ በኋላ እንደው እስቲ አቶ ተማም መዳፈር ባይሆንብኝ አቶ ተማም ማን ናቸው እስቲ በኢትዮጵያ ትግል ወይም ደግሞ ኦሮሞ የኦኤልኤፍ ትግል ታሪክ ውስጥ የነበሩት ሁኔታ ትንሽ ፐርሰናል ግላዊ ምንድን ነው ማብራሪያ ቢሰጡኝ ስለማንነቱ አመሰግናለሁ። በመሰረቱ ስሜ ተማም ባቲ ይባላል። ሌላ እንደተቀመጠው እርሱ እንደገለጹት የድርጅቱ የስራ አስፈጻሚ ኮሚቴ አባል ነኝ። ወደ ድርጅቱ ቅርብ ጊዜ ነው። ከዛ በፊት በድርጅቱ የተለያየ እርከን ደረጃ ላይ ሳገለግል ቆይቻለሁ። ከሀያ ዓመታት በላይ የድርጅቱ አባል በመሆን እንደ አንድ ግለሰብ እንደ አንድ የድርጅት አባል የምንጠበቅብኝን ግዴታ ተወጥቻለሁ። ከዛ በፊት የኢትዮጵያ አየር ኃይል አባል ነበር፣ አገር ቤት ሳለሁ። የቀድሞ የአየር ኃይል አባል ነበር፣ አስር ዓመታት በላይ የአየር ኃይል አባልነት አገልግያለሁ። ከዛ በፊት ምንም ወጣት ስለነበር እንደማንም ሰው ተማሪ ነበር። ወደ ኦሮሞ ትግል የመጣሁት ባለፉት ሀያ ዓመታት ነው። ከዛ በፊት እንደገለጽኩት በአየር ኃይል ውስጥ በተለያየ ደረጃ አገልግያለሁ። በአጠቃላይ ለኢትዮጵያም ሆነ ለኦሮሞ ትግል ወይም የፖለቲካ ትግል አዲስ አይደለም። ብዙ ያጠቃሉ ይሻላል። ባጭሩ ይህንን መግለጽ ፈለኩት። እሺ፣ እጅግ በጣም አመሰግናለሁ አቶ ተማም ለኢትዮጵያም ላደረጉት አስተዋጽኦ ብሎም ደግሞ ባመኑበት ደረጃ አሁንም በትግል በመኖ እንግዲህ የእርስዎ እምነት የኔ እምነትም ላይሆን ይችላል፣ ግን በአጠቃላይ እምነቱን ይዞ መቆየት ትልቅ ነገር ነው። ይህን ካልኩ በኋላ ወደ መጀመሪያው ጥያቄ እሄዳለሁ። አሁን በአሁን አዲስ ባወጣችሁት ድርጅታችሁ ፕሮግራም መጀመሪያው አረፍተ ነገር ከአርባ ዓመት በኋላ ብዙ የኦኤልኤፍ ብሔራዊ ሸንጎ ይህንን የኦሮሞ ሊብሬሽን ፍሮንት ወይም የኦነግን ፕሮግራም አሜንድ እንደሚቀጥለው አሜንድ አደረገ ይላል። አርባ ዓመት ረጅም ጊዜ ነው። ድርጅቶች በየጊዜው ካለው ተጨባጭ ሁኔታ በመነሳት ፕሮግራማቸውን፣ አካሄዳቸውን ገምግመው እየለወጡ ይንቀሳቀሳሉ እና ይህም ጥሩ ነው። ከአርባ ዓመት በኋላ መሰረታዊ የሆነውን የኦነግ ፕሮግራም ለመቀየር ያስገደዱ ተጨባጭ ወቅታዊ ሁኔታዎች ምንድን ናቸው? አቶ ተማም እስቲ ይህንን ለቤቱ አንዳንድ ግልኝ። አቶ አስቻለ፣ በጣም መሰረታዊ ጥያቄ ነው። ጀምበቃ መሰግናለን። በመጀመሪያ የኦሮሞ ነጻነት ግንባር የኦሮሞ ህዝብ ችግር የፈጠረው ድርጅት ነው። የኦሮሞ ህዝብ ችግር እንደ ማንኛውም የኢትዮጵያ ህዝብ ችግር ለብዙ ዓመታት የቆየ ነው። የፖለቲካ፣ የኢኮኖሚና የማህበራዊ ኑሮ፣ የባህል፣ የቋንቋ ተጽዕኖ ተደርጎበት የቆየ ህዝብ ነው። የኦሮሞ ነጻነት ግንባር አመሰራረት እንደ ማንኛውም በኢትዮጵያ ውስጥ ለዲሞክራሲ፣ ለመብት፣ ለነጻነት ሲታገሉ የቆዩ ድርጅቶች ሁሉ ከህዝብ አንጻር ከህዝብ የወጣ ድርጅት ነው። ይህ ድርጅት ላለፉት አርባ ዓመታት ሰላሳ በድርጅትነት ከሰላሳ ፕላስ ዓመታት በላይ ከዛ በፊትም ህዝቡ የራሱን ትግል ባልተደራጀ መልኩ ሲያካሄድ እንደቆየ ሁላችንም የምናውቀው ጉዳይ ነው። ኦነግ እንደ ድርጅት ከ30+ ዓመታት በላይ ከሰራዎቹ መጀመሪያ አካባቢ አንስቶ እንደ ድርጅት እነዚህን በስርዓቶች ሲወርድ ሲዋረድ በመጣ ስርዓት የኦሮሞ ህዝብ የተነጠቀውን የመብት፣ የዲሞክራሲ፣ የኢኮኖሚ፣ የፖለቲካ፣ የማህበራዊ ኑሮ ጉዳዮችን እሴቶችን ለማስመለስ ሲታገል ቆይቷል። ይህን ካልኩ በኋላ ይህ ድርጅት ከተመሰረተበት ጊዜ አንስቶ ሁለት ሀሳቦችን በፖለቲካ ፕሮግራሙ ይዞ ሲሄድ እንደነበረ ከኔ በፊት ኢንተርቪው ያደረጉ የድርጅቱ ሊቀመንበር ጀነራል ከማል ገንቹን ጨምሮ ግልጽ የሆነ አቋም አስቀምጠዋል። ሁለቱ ሀሳቦች አንድ ፈርስ ሳይዙ አንድ ወቅት የሆነ ሀሳብ ሳይዙ ጎን ለጎን ሲሄዱ ቆይተዋል። የኦሮሞ ነጻነት ግንባር ቀደም ሰው እንደጠቀሱት በዚህ ረዥም የትግል ታሪክ ውስጥ ብዙ መስዋዕትነትን ከፍሏል። ለከፈለው መስዋዕትነት ባመነበት አላማ አስፈላጊ የሆኑና ሊጠቀሱ የሚገቡ ድሎችን ተጎናጽፏል። ይሁንና ለመጨረሻው ድል አልደረሰም። የመጨረሻው ድል የኦሮሞ ህዝብ መብት ሙሉ በሙሉ ማስከበር ነው። ይህን የኦሮሞ ህዝብ ሙሉ በሙሉ ማስከበር የሚቻለው በእኛ ድርጅት እምነት፣ አሁን በወሰነው አቋም እምነት ከሌላው ይቶ ይህን የኦሮሞ ጥያቄ ከግቡ ማድረስ አይችልም የሚል ሀሳብ ነው ያለን። ከዚህ ተነስተን ይህንን ጎን ለጎን ሲሄድ የነበረ በኢትዮጵያ ውስጥ የኦሮሞ ህዝብ መብት ተከብሮ በኢትዮጵያዊነቱ ከኢትዮጵያ ጋር ሰብአዊ፣ ዲሞክራሲያዊ፣ የኢኮኖሚ፣ የፖለቲካ፣ የማህበራዊ መብቶቹ ሙሉ በሙሉ ተከብሮለት ከሌላ የኢትዮጵያ ወገኖቹ ጋር መኖር ይችላል የሚል ሀሳብ እና በአንጻሩ ደግሞ ኢንዲፔንደንት ኦሮሚያን መመስረት ይቻላል ወይም ይገባል የሚለውን ሁለት ሀሳቦች መንጠቅ የሆኑ ሀሳቦች ይዞ ሲሄድ የነበረውን ያለውን ሁኔታ የአካባቢውን፣ የጊዜውን፣ የሀገሪቷን፣ የህዝቡን በአጠቃላይ ያለውን ሁኔታ ገምግመን በአሁኑ ሰዓት አስፈላጊ እርምጃ ወስደናል። ይህን እርምጃ ለመውሰድ ያየናቸው ነገሮች በመከታተል ሞክራለን። የተበታተነ አካባቢ ሀገሪቷ በጥቂት ግለሰቦች የግል ንብረት እንድትሆን በር ከፍቷል። አንድነት ዲሞክራሲ የዲሞክራሲ ስርዓትን በኢትዮጵያ ለማምጣትና የመንግስት ለውጥን ለማምጣት የወሳኝነት ሚና እንዳለው ድርጅታችን በማመኑ የኦሮሞ ህዝብ እና መሪ ድርጅቱ ኦነግ በኢትዮጵያ መንግስት ለውጥንና ዲሞክራሲን ለማምጣት ከሌላው የኢትዮጵያ ህዝብ ጋር አብሮ መታገል ወይም ለመታገል ግብረ ገባዊ ግዴታ ወይም ሞራል ኦብሊጌሽን እንዳለበት በማመን ያለፉት 20 ዓመታት ተቃዋሚ ድርጅቶች በወያኔ ላይ እንዳይተባበሩ አስተዋዘው የአለመተማመንና የመሰራራትን በር መዝጋት አስፈላጊ ብቻ ሳይሆን ወሳኝ መሆኑን ስላመንበት ይህ የእኛ ድርጅት የፖለቲካ ፕሮግራም ወይም ራዕይ በመጀመሪያ የኦሮሞን ህዝብ ትግል ስር የሚያስይዝና አልፎ የመላውን የኢትዮጵያ ህዝብ ትግል ከግብ ለማድረስ የሚያበረክተው አስተዋጽኦ እንዳለ በሚገባ በማድረግ ድርጅታችን ይህንን ወቅታዊ እርምጃ ወስዷል። ይህን ወቅታዊ እርምጃ ስትኖት የኦሮሞ ነጻነት ግንባር ብዙ ሁኔታዎችን ነው ያየው። በአሁኑ ሰዓት የኦሮሞም ሆነ የተቀረው የኢትዮጵያ ህዝብ ጥያቄ የመኖርና ያለመኖር፣ የመጥፋትና ያለመጥፋት ደረጃ ላይ የደረሰ መሆኑን መያጤ ነው። ይህን ስል መሬቱ በሊዝ እየተቸበቸበ ህዝቡ መሬት አልባ ወደሚሆንበትና ወደ ከፍተኛ የኑሮ አዘቅት ውስጥ ወደ መጥፋት፣ አሁን ቅድም ከላይ የጠቀስኩትን መጥፋት ኢንጂኒየር መሆኑን ነው የተረዳነው። በሀገሪቱ ጥራት በሽታና ድንቁርና ጣሪያ የነካ መሆኑን ነው የገመገመው። የህግ ተቋማት በወያኔ ጁንታ ስር ወድቀው ህዝቡ አንዳች መብት እንታገልበታለን የምንለው የሆነ መላው የኢትዮጵያ ህዝብ በዛ አይነት አዘቅት ውስጥ መውደቁን ነው የገመገመው። እስራት፣ ግድያና ከሀገር መሰረት የእለት ተዕለት ተግባር መሆኑን የሀገሪቷ ህዝብ የእለት ተዕለት ተግባር መሆኑን ነው የገመገመው። ስርዓትነት ጣሪያ ነክቶ ህዝቡ የሚበላውና የሚጠጣው ማጣቱን፣ ኮራፕሽን ወይም ዘረፋ ከቁጥጥር ውጭ ሆኖ በአጠቃላይ ሀገር እየጠፋ ህዝብ እየጠፋ መሆኑን ነው የተረዳ ነው። ከዚህ በመነሳት ነው ይህንን አስቸኳይና አፋጣኝ የሆነ የኦሮሞንም ሆነ የኢትዮጵያ ህንድ የማዳር እርምጃ ውስጥ ከፍተኛ ሚና ይጫወታል ብለን የገመትነውን እርምጃ ያሰብ ነው። እሺ፣ በጣም አመሰግናለሁ አቶ ተማም። እርግጥ እንግዲህ አሁን እርሶ ያቀረቡትን ግምገማ በተለይ በሀገራችን ያለውን ተጨባጭ ሁኔታ እንደሚገባኝ ከሆነ ብዙዎቻችን የምናየውና የምንስማማበት ነው። ግን ያ ኦኤልኤፍ እንግዲህ ተቀየረም እየተባለ በሚዲያውም በምኑም የምንሰማው እና መሰረታዊው ከዚህ በፊት የነበረው ብዙዎቻችን የምንረዳው እና ከፕሮግራሙም ከአንዳንድ ጽሁፎችም የምንረዳው ኦኤልኤፍ እምነቱ ኦሮሞ ኦሮሚያ በአቢሲኒያ ኮሎናይዝ የተደረገች አገር ናት የሚል እምነት ይዞ ነው ሲታገልና ሲያታግል አያሌ ታጋዎቹ የሚወደቁበት። ይሄ መሰረታዊ ነጥብ እንዴት ነው ያ መሰረታዊ ነጥብ ትክክል አይደለም የሚል መደምደሚያ ላይ ደርሳችሁ ነው ይህንን የወሰዳችሁት ወይስ ቅድም የገመገሙትን አጠቃላይ በሀገሪቷ ውስጥ ያለውን ተጨባጭ ሁኔታ የህዝብ ማለቅ የሀገር ማለቅ all those things ነው ለዚህ እናንተ ወስታችሁ አዲስ ፕሮግራም አምንድ ልታደርጉ ያስገደዳችሁ ዋናው መሰረት? አመሰግናለሁ። በእኔ በኩል መስጠት ከመከርኩ በኋላ አቶ ታደለ ይጀምሩበታል እድሉ እንዲሰጡልኛል። ለጥያቄው መልስ ለመስጠት በኦሮሞ ጎራ በኦሮሞ ናሽናል ስትራግል ጎራ ውስጥ ይህ ሀሳብ እነዚህ ሁለት ሀሳቦች ጎን ለጎን ሲሄዱ እንደነበረ ገልጫለሁ። እነዚህ ሀሳቦች በዚህ የትግል ጎራ ውስጥ ሲያነጋግሩና ለክፍፍሉ መንስኤ ሲሆኑ ነው የቆዩት እስካሁን። እኛ በዛ መልኩ ነው የምናየው። የኦሮሞ ህዝብ ጥያቄ ምንድን ነው? ኦሮሞ ምንድን ነው የሚፈልገው? የትኛው መንገድ ነው ለኦሮሞ ለራሱ ሌላው ለኢትዮጵያ ህዝብ ብንተው ለኦሮሞ ለራሱ የሚበጀው የትኛው መንገድ ነው የሚለው አካሄድ ድርጅቱ ጋር እምነት ከድርጅቱ ጋር ተፈጥሮ አብሮ ያደገ ሀሳብ ነው። ይህንን ሀሳብ ሁለቱን ሀሳብ ነው የለየ ነው። እሱ እንዳስቀመጡት እስካሁን የተደረገው ትግል ፈሩን የለቀቀ ነው ስህተት ነው የሚለውን አይደለም ያየ ነው። አንድ ህዝብ ተበደልኩ ባለ ቁጥር ግለሰብም ከግለሰብም አንስቶ ተበደልኩ ሰብአዊ መብቴ ዲሞክራሲያዊ መብቴ ተነካ ባለ ቁጥር ያምጻል ይደረጃል ይታገላል። ዳሩ ግን ግቡ ላይ ነው ዋናው ግቡ እነዚህ ሁለት ሀሳቦችን ይዞ ነበር ሲሄድ የነበረው። አሁን የተደረገው ምንድን ነው? እነዚህ ሁለት ሀሳቦች አንዱ አንዱን ሲያሸንፍ፣ አንዱ ማጆሪቲ ሲሆን፣ አንዱ ማይኖሪቲ ሆኖ በዛ መልኩ ነው ሲሄድ የቆየው። እስናት ቤዚካሊ እስካሁን የተደረገው ትግል ለመገንጠል ብቻ የተደረገ ትግል ነው ብሎ አሳንሶ ማቅረብ ራሱ መሰረታዊ ስህተት አለ ብዬ ነው የምገምተው። አንድ ህግ በተበደለ ቁጥር ሁለቱም ጥያቄዎችን ነው ማንሳት የሚችለው። አንድ ሰልፍ አድሚኒስትሬሽን የራሱ በዛ ሀገር ውስጥ የራሱ የሆነ ሰልፍ አድሚኒስትሬሽን፣ ሌላው ደግሞ ሰልፍ ስቴት ኦውን ስቴት የሚለውን ነው የሚያነሳው። እነዚህ ሁለት ነገሮች ጎን ለጎን ሲሄዱ ነው እዚህ ደረጃ የደረሱት። እና አሁን ደግሞ በእኛ ግን እምነት የኦሮሞ ህዝብ ከአንድነት ተጠቃ ከመገንጠል ይልቅ አንድነቱ ይጠቅመዋል። የኢኮኖሚ የፖለቲካ እና የጂኦግራፊያዊ የጂኦግራፊ ጠቀሜታ አለው። መብቱም ዲሞክራሲያዊና ሰብአዊ መብቱ በኢትዮጵያ ውስጥ የሚከበርለት ከሆነ ኢትዮጵያዊ ሆኖ መቀጠሉም ጥቅም ይኖረዋል ከሚለው አርጊመንት ተነስተን ነው እዚህ ውሳኔ ላይ የደረስነው። በዛ መልኩ ቢታይ ጥሩ ነው። እስካሁን የተደረገው ትግል ስህተት ነው የሚለው አይደለም። ትግሉ ያስገኛቸው ድሎች ላይ ቆመን ነው የህዝቡ ሳይኮሎጂካል ሜካፕ አሁን የደረሰበት የፖለቲካ ብስለት፣ በአጠቃላይ የኢትዮጵያ ህዝብ ደግሞ ያለበትን ደረጃ ሁሉ ነው ያጤን ነው የዲሞክራሲያዊ ኃይሎች መበራከት። መጀመሪያ ትግሉ በሚጀመርበት ወቅት በኢትዮጵያ ውስጥ መፍትሄ ይከበርልኛል ብሎ ማሰብ ራሱ ሀገሪቷ ከነበራት ፖለቲካል ካልቸር የፖለቲካ ባህል አንጻር ሲታይ አጠያያቂ ነበር። በአሁኑ ወቅት ግን ያ ጥያቄ በከፊል የተመለሰ ይመስላል። ዲሞክራሲያዊ ኃይሎች በኢትዮጵያ ውስጥ ራሱ በርክተዋል። የሰው ልጅ መብት መከበር የለበትም፣ የሰው ቋንቋ ይህን መከበር የለበትም፣ የአንድ ህዝብ ባህል መረገጥ መጥፋት አለበት ብሎ የሚያስብ ብዙ አይደለም። ዛሬ ኢትዮጵያ ውስጥ በእርግጥ ስታተስ ኮ አለ። ሰው በተፈጥሮ ሰልፊሽ ነው፣ የያዘውን መልቀቅ አይፈልግም። ለውጥም ምንጊዜም ሰው ለውጥም ሬዚስት ያደርጋል፣ ይቋቋማል። ያ እንዳለ ሆኖ ዛሬ በዛሬዋ ኢትዮጵያ ውስጥ ኦሮሞን ትቶ ሌላው የኢትዮጵያ ህዝብ በምታይበት ጊዜ ዲሞክራሲያዊ አመለካከት፣ የህግ የበላይነት በዛች ሀገር ላይ እንዲመጣ የሚታገል ኃይል፣ የህዝቦች የዲሞክራሲያዊ እና የሰብአዊ መብቶች እንዲከበሩ የሚታገል ክፍል፣ ህዝብ ወይም ድርጅት በስቷል። ይህ አውንታዊ ምላሽ ያለው ጉዳይ ነው። ይህ ሁሉ አጤነት ነው ይህን እርምጃ የወሰድነው። አመሰግናለሁ። አቶ ታደለ የሚጨምሩት ነገር ካለ ድሮ ቢሰጣቸው ደስ ይለኛል። ቃል ተመለሰ። ከዛ በተረፈ አቶ ተማም ባቲ አስፈላጊውን መልስ የሰጡ ይመስለኛል። ሆኖም እዛ ላይ መጨመር የሚፈልገውን ነገር አለ። ብዙዎቻችሁ የድን አጸጋ ከሆናችሁ በ1972 ዓ ም በአውሮፓውያን አቆጣጠር የወጣ ስጋችን የሚል መጽሔት አንብባችሁ ከሆነ ብዙ ነገር ላው ላይ አለ። በዛን ሰዓት የኢትዮጵያ ነጻ አውጪ ግንባር የሚል ድርጅት በተመሰረተበት ሰዓት ጠቅላላ ያንን ድርጅት የመሰረቱት ሊመሩትም የነበሩት ሰዎች ኦሮሞዎች ነበሩ። እንደ አጋጣሚ ሆኖ በተለያዩ ምክንያት ሊሳካላቸው ስላልቻለ ጥለውታል። ከዛ በመነሳት አሁን ኦኤልኤፍ የአቋም የመቀየሩ ጉዳይ ይሄን ያህል የሚያርበተበት ነገር መሆን የለበትም። ምክንያቱም 21ኛው ክፍለ ዘመን ውስጥ ነው ያለ ነው። የኦሮሞ ህዝብ ፖለቲካል ፓወሩን ካገኘ፣ የኦሮሞ ህዝብ ኢኮኖሚክ ፓወሩን ካገኘ ከአካባቢ ህዝብ ጋር የማይኖርበት ምንም ምክንያት የለም። ዴር ኢዝ ኖ ሱፐር ሬት ዛ ኤምፓየር ስቴት። ከዚህ በፊት ሲያጣላን እና ሁል ጊዜ ጠዋት ማታ ሲያጨቃጭቀን የነበረው እርስ በርሳችን አብረን እንኳ ተቀምጠን ከተነጋገርን በኋላ ወጣትን ይሄ እንዲህ ነው ይሄ እንዳ ነው የምንለው ነገር ነበረ። ያ ሁኔታ ከጊዜው ጋር እየተቀየረ መጥቷል። ያ ሁኔታ ኢትዮጵያ የትናንትና ኢትዮጵያ አይደለችም። አሁን ሁላችንም እኔም ሆንኩ እናንተም የአመለካከት ልዩነታችን በጣም ከመጣት እየጠበበ ነው የሄደው። እኔ ከሀገሬ ስወጣ ኦኤልኤፍ አልነበርኩኝ። እንደማንኛውም ሰው በዛ ጀኔሬሽን ውስጥ እንደነበረው ሰው ሁሉ የኢህአፓ ሰው ነበርኩኝ። ወጥቼ እዛ እስካለፍኩ በኋላ ነው ወደ ናሽናሊስት ፍሮንት የሄድኩት። የሄድኩበት ምክንያቶች ይኖሩኛል። ያ ሁኔታዎች አሁን እየተለወጡ ነው ያሉት። ተለውጠዋል። ሞር መለወጥ የምንችለው ደግሞ እኔ እና መሰሎቼ፣ በዛም ላይ ደግሞ በዛ ጀኔሬሽን ውስጥ ያለፍን ሰዎች ነን። ያንን ለማሟላት አሁን ኦኤልኤፍ ያወጣው አቋም በጣም ንጹህና ክሊር ነው። እንደ ከዚህ በፊቱ ኢንኮንሲስተንስ የሆነ ነገር ላለማሳየት እነዚህ ሁለት ጀነራሎች ክሊር የሆነ አቋማቸውን አውጥተው አስቀመጡ። የምንደፋቸው ሰዎች ደግፈን አብረን ቁመናል። አሁን ከእናንተ በኩል የሚፈለገው ነገር ቢኖር ይህ ንጹህ የሆነ አቋም ተቀባይነት ኑሮ እንደ ከዚህ በፊቱ እገሌ ይሄ ነው፣ እገሌ አጋሜ ነው፣ እገሌ ጋላ ነው፣ እገሌ ጎንደሬ ነው ከምንም ያ ኢትዮጵያ የሚለውን ኤምፓየር ስቴት መልሰን በአዲስ መንፈስ ኦኬ፣ እኔም ራሴ ቁሜ እንደፈለግኩት በሌለቴ ኮርቼ የምናገርበትን አገር መመስረት የሚችሉበትን መንገድ ብንቀይስ ጥሩ ነው የሚሆነው ብለን ነው የምንገምተው። ከዚህ በተረፈ በሚቀጥለው ጥያቄ ላይ አስተያየት ካለ ጨምራለሁ። አሁን አቶ ተማም እንድትመልሱልኝ ጋብዛችኋለሁ። ቴንክ ዩ። እሺ፣ በጣም እናመሰግናለን። እንግዲህ ማይኩን ለአቶ ሰውየው ለቅና ወደ ሌሎች ጥያቄዎች ደግሞ መለሳለሁ። አቶ ሰውየው ማይኩ ያንተ ነው። እሺ፣ እንግዶቻችን በጣም አድርገን ነው የምናመሰግነው። እኔ በተለይ በግሌ ምናልባትም በብዙ ነገሮች በምታቀርቧቸውም ገና ብዙ ይቀረዋል የተለያየ አይነት የራሴ ጥርጣሬ ቢኖረኝና ጥያቄም ቢኖረኝ፣ ነገር ግን በመወያየት ያሉ ልዩነቶችን እና አለመተማመኖችን ማጥበብ እንችላለን የሚል ግምት አለኝ። አንዳንድ ጊዜ በአሁኑ ሰዓት አሁን የመጨረሻው መልስ የሰጡትን እናንተ ማድረግ ያለባችሁ ብቻ ባሉት አይነት ሁኔታ ዛሬ የኦሮሞ ነፃ አውጪ ድርጅት ኢትዮጵያዊነትን ተቀብለዋል ብዬ በአንድ ጊዜ እጄን ዘርግቼ ከማቀፌ በፊት እስኪ እነማን ናችሁ፣ የት ነበራችሁ፣ እንዴት ነበረ ብዬ መጠየቅ አይቀርም። ይሄ ደግሞ እናንተንም ሊያስደነግጥ የሚገባም አይመስለኝም፣ እኛንም እንዳላስደነገጠ። ለምን የነፃ አውጪ ግንባሮች ወይም እንቅስቃሴዎች በእኔ እምነት ሀገራችን ውስጥ ላለፈው 40 ዓመት ዲሞክራሲያዊ ስርዓትን ለማምጣት የተደረገን ትግል እንቅፋት ሆነዋል ብዬ የምከስ ነኝ በእኔ እምነት። ምክንያቱም ኦኤልኤፍን አሁን የመጀመሪያው መልስ የሰጡት ኦኤልኤፍ የገቡት 20 ዓመት በፊት ነው። ከአርባ ዓመት በፊት ለሁሉም ኢትዮጵያውያን መስዋዕትነት የከፈሉ የኦሮሞ፣ የአማራም፣ የትግሬውም፣ የኤርትራውያንም ሁሉም የተሰባሰቡበት ከፍተኛ መስዋዕትነት የተካሄደበት ትግል ተካሂዶ ነበርና ያ ግን ቦድ ማን ነው አሸናፊ መሆን አልቻለም። ያንን እንግዲህ ለታሪክ ለምን የሚለውን ነገር ልንተወው እንችላለን። ዋናው ነገር ግን መሰረቱ እውነተኛ ዲሞክራሲያዊ ስርዓት ሁሉም በኢትዮጵያ ውስጥ ያሉ እያንዳንዱ ዜጋ መብቱ ተጠብቆለት በጎሳና በተለያዩ አይነት ነገሮች ምልክት እየተሰጠው የማይጨቆንበት ሁኔታ ሁሉም በእኩልነትና በመከባበር ዲሞክራሲያዊ ስርዓትን ለመመስረት የተደረገ በመሆኑን ስለማልጠራጠር እና በዛ ውስጥ እናንተም እንደማለፋችሁ እኔም ያለፍ ወገን ስለሆንን፣ ግን በአጠቃላይ እንግዲህ በተለያዩ አይነት ሁኔታዎች ይሄ ሁኔታዎች አቅጣጫ እንዳይዙ ያደረጉን ሰዎች አቅጣጫ አስተውን ዛሬ በተለያየ ቦታ እንደፈሳ ዝንጀሮ ተኮራርፈን ቁጭ ያለበት፣ ግን ሁላችንም ዲሞክራሲያዊ ስርዓትን የምንፈልግና የምንቀበል ይመስላል። እንግዲህ ይሄንን ካልኩኝ በኋላ የዛሬውን ጥሪያችንን አክብራችሁ ይሄንን መተማመን ለመገንባት ጅማሮ እጃችሁን በመዘርጋችሁ ከፍተኛ ምስጋና አለኝ። ስለዚህ ባንጣጣምም ባንስማማም ሳንስማማ ላለመስማማት ተስማምተንም የምንለያይበት ግን ውይይቱ የሚቀጥልበት ሁኔታ ይፈጠራል ማለት ነው። ይሄንን ካልኩኝ በኋላ በቀኑ ካወጣችሁት ፕሮግራም ውስጥ በፕሪያምብሉ ላይ የጻፈውን ላምብብና ጥያቄን ላቅርብ። ከዛ ውስጥ the Oromo people's struggle, glory and praise to those who sacrificed their lives have reached a stage where it should protect the goals that have already been achieved and looking forward to achieve the goals and objectives this struggle has set out to achieve by working with other nations and nationalities in Ethiopia. ይሄንን እንግዲህ እንግሊዝኛ ማንበብና መረዳት ቻለ ሁሉ ምን እንደሚል የሚጠፋን አይደለም። Nations and nationalities in and people in Ethiopia like the Oromo people are continuing their struggle against oppressors and human rights abusers. It's high time the Oromo people and other nations and nationalities in Ethiopia to unite and work together in their struggle against a tyrannical regime that has been terrorizing them. እንግዲህ እዚህ ጥያቄ ላይ እዚህ ላይ ለማቅረብ እንፈልገው የኦሮሞ people በከፈሉት መስዋዕትነት እንግዲህ ቅድም ያስቀመጥኩት የኦሮሞ ህዝብ ሳይ ብቻ ሳይሆን ሁሉም የኢትዮጵያ ህዝብ ወነተኛ ዲሞክራሲያዊ ስርዓት እንዲመጣ በኢትዮጵያ ውስጥ ከፍተኛ መስዋዕትነት እንደከፈለና እናንተም ሆናችሁ እኔም መስዋዕትነት የከፈልና ብዙ ወገኖቻችንን ጥለን የመጣንበት ሁኔታ ነው ያለነው አሁን በአሁኑ ሰዓት እና ይሄ ካለ በኋላ በአሁኑ ሰዓት የኦሮሞ ህዝብ እንደ ህዝብነቱ ያገኛቸው ወይም የተጎናጸፋቸው ድሎች ምንድናቸውና ነው እንደ ድሎች እንደ ተጎናጸፈ ተደርጎ የሚቀርበው? በእኔ እምነት የኢትዮጵያ ህዝብ ዲሞክራሲያዊ ስርዓትን ለማድረግ የከፈለው መስዋዕትነት እስካሁን ድረስ ሁሉም ኢትዮጵያዊ ኦሮሞዎችንም ጨምሮ ምንም አይነት ይሄ ነው የሚባል የሚጠቅም ነገር ያገኘንበት ነገር የለም። በዲሞ የዲሞክራሲያዊ ስርዓት ምናወራ ከሆነና በዚህ ደረጃ እስቲ ይሄ መግቢያ ምን ማለት እንደሆነ በራሳችሁ እንድታስረዱ እንፈልጋለሁ። እግዚአብሔር ይስጥልኝ። እናመሰግናለን አቶ ሶዮው ማይኩን ለአቶ ተማም ይዛለሁ። ይቀጥሉ። ጥሩ ነው። መጨረሻ መጨረሻው ላይ ትንሽ ማይኩ አይ ቲንክ የተረዳሁት ይመስለኛል። ወገን የመጀመሪያው አስተያየት ነው። የት ነበራችሁ? እንዴት መጣችሁ? የኤሌክትሪክል ለሌላ የኢትዮጵያ ህዝብ ትግል እንቅፋት ሆነው ቆይቷል ለማለትም የተፈለገ ይመስለኛል። እዚህ ላይ ሌላው ደግሞ ምናልባት ላንስማማም እንችላለን የሚልም ባለመስማማት ላይ ተስማምተን ልንለያይ እንችላለን የሚለው ነው። ሌላው ደግሞ የድርጅቱን ፖለቲካ ፕሮግራም መግቢያውን ፕሪያምብል ላይ አንዳንድ ነገሮችን አንስተዋል። የት ነበራችሁ ለሚለው ይሄ አንድ ነገር መታወቅ ያለበት ነገር አለ። የኦሮሞ ህዝብ ወይም የኦሮሞ ነጻነት ግንባር ቅድም እንደጠቀስኩት የመብት የነጻነትና የዲሞክራሲ ትግል ነው ሲያደርግ የቆየው። ይሄ ለማንኛቸውም ግልጽ ነው። ድርጅቱ የህዝብ ችግር የህዝብ ብሶት የፈጠረው ድርጅት ነው። እንደ ማንኛውም የህዝብ ችግር የህዝብ ብሶት እንደፈጠረው ድርጅት ባስቀመጠው የፖለቲካ ፕሮግራም ተመርቶ እስካሁን ትግል ሲያካሄድ ቆይቷል። ለዚህ ሊወቀስም የሚገባው ነገር ያለ አይመስለኝም። የፖለቲካ ፕሮግራሞች ድርጅቶች የፖለቲካ ፕሮግራማቸውን ሲያሻሽሉ አሜንድ ሲያደርጉ ይህ የመጀመሪያው አይደለም። ቅድም እንዳልኩት ለኢትዮጵያም ለኦሮሞም በፖለቲካ ሁኔታ አዲሶች አይደለም ለማለት ብዬ ያስቀመጥኩትን ነገር እንደ ምሳሌ በመጥቀስ ለምሳሌ የአፓ የመጀመሪያ የፖለቲካ ፕሮግራሙ ላይ የብሔረሰቦች መብት እስከ መገንጠል የሚለውን ጥያቄ ይዞ ፕሮግራም ይዞ ሲሄድ እንደነበረ እዚህ ቤት ውስጥ አንድም ሰው መኬድ የሚችል አይመስለኝም። አሁን ግን ካለ ሁኔታ ጋር ያንን አሻሽሎ ሌላ የፖለቲካ ፕሮግራም አሜንድ አድርጓል። ከየት መጣችሁ የሚል ጥያቄ መነሳት ያለበት ተገቢ ጥያቄ አይደለም የሚል ነገር ፖይንት ለማድረግ ፈልጌ ነው። እኛ ማንም እውቅና እንዲሰጠን አይደለም ይህንን የፖለቲካ ፕሮግራም ያወጣ ነው። ይህ የፖለቲካ ፕሮግራም ለኦሮሞ ህዝብም ሆነ ለሌላው የኢትዮጵያ ህዝብ ይበጃል። የኦሮሞን ህዝብ ሆነ የሌላውን የኢትዮጵያ ህዝብ ካለ ጭቆና ነፃ ለማውጣት አስተዋጽኦ አለው። ይህንን የፖለቲካ ፕሮግራም ከዛሬ ጀምረን ተከትለን ከሌሎች ዲሞክራሲያዊ ኃይሎች ጋር አብረን በመስራት በዛች ሀገር ላይ ዲሞክራሲ፣ ነፃነት፣ እኩልነት፣ ፍትህ፣ ሶሻል ጀስቲስ እና የህግ ልዕልናን እናመጣለን ነው የፖለቲካ ፕሮግራሙን ያስቀመጥ ነው። ሰው እውቅና እንዲሰጠን ወይ እውቅና እንዲነሳን ያ አይደለም። ዳስ ኖት ዘ ፖይንት። እውቅና የሚሰጠን ህዝቡ ነው። ህዝቡ ይህ ፕሮግራም ይጠቅመናል ካለ ይደግፈናል። የኦሮሞ ህዝብ ሆነ ሌላው የኢትዮጵያ ህዝብ ይህ የፖለቲካ ፕሮግራም ትክክል አይደለም የሚለው ክፍል ደግሞ አይደግፈንም ማለት ነው። በዛ መልኩ እናየው። ሌላው የኦሮሞ ህዝብ ትግል እስካሁን ያሰኛቸው ብለች የኦሮሞ ህዝብ ብቻ አይደለም በኢትዮጵያ ውስጥ ለነፃነት ለዲሞክራሲ እና ለፍትህ ሲታገል የነበረው የወደቀው የተገደለው የታሰረው የተገረፈው ሌላውም የኢትዮጵያ ህዝብ ነው። ኖዳውት ይሄ ማንም የሚክተው ስም ያለ አይመስለኝም። ዳሩ ግን የሚያልባት ነው ስለ ራሳችን ድርጅት ነው ስለ ራሳችን ድርጅት የፖለቲካ ፕሮግራም መግቢያ ነው። ግልጽ ብሎ ደግሞ በሚቀጥለው ፓራግራፍ ላይ የኢትዮጵያ ብሔር ብሔረሰቦች ትናንትም ሲታገሉ እንደነበረ መስዋዕትነት ሲከፍሉ እንደነበረ አሁንም ያለውን ጨቋኝ ስርዓት ለማስወገድ ያንን ትግል መቀጠላቸውን ነው ያስቀመጥነው። አይደለም የቱጋ ምስጋይ እንደሚያደርግ የተጻፈው ነገር ለማለት የተፈለገው የኦሮሞ ህዝብ እስካሁን ያገኛቸውን ድሎች እንደ ህዝብ ለምሳሌ በቋንቋው የመጻፍ በቋንቋው የመናገር ባህሉን የማሳደግ በራሱ የመኩራት እኔ ኦሮሞ ነኝ ብዬ መናገር ሶሪ ቱ ሴይ ዳት የኦሮሞ ህዝብ ብሔራዊ ጭቆና አልደረሰበትም ብሎ የሚከራከርን ሰው ካለ አላሳምነኝም። ዊካን አርጊው ዘ ሆል ዴይ ግን ሊያሳምነኝ አይችልም። እንዳንድ ሰው ብሔራዊ ጭቆና ተደርጎበታል በኦሮሞ ህዝብ ላይ ቋንቋው፣ ባህሉ፣ የአኗኗር ዘይቤው ተረግጦ እንደነበረ ሌላውም ብሔረሰብ ኦሮሞ ብቻ አይደለም። ሙሰ ሲዳማ አልተጠቆነም፣ ጋምቤላ አልተጠቆነም። ኦርዶስ ብራዛቶሪ ሎድ እናቃለን። ጋምቤላ ምን ሲባል እንደነበረ ኦሮሞ ምን ሲባል እንደነበረ አሮበ ሪፒት ዶስ ቲንግ ይ ብሔራዊ ጭቆና ደርሷል በኢትዮጵያ ውስጥ። ለምሳሌ ኢትዮጵያ ብሔር ብሔረሰቦችን መስክክብር ገምጠል ብሎ የመጀመሪያ ፕሮግራሙን ተጠቀመለ ተነስቶ ነው ካለው ነባራዊ ሁኔታ ተነስቶ ነው የጻፈው። ኦኬ አሁን ያስኬዳል አያስኬድም የሚለው ነገር ሌላ ጥያቄ ነው። ለሀገሪቷ ኢንቴግሬሽን ይጠቅማል አይጠቅምም ወይም ሀገሪቷን ፍራግመንት ውስጥ ይከታል ሀገሪቷን ይበታትናል የሚለው ሌላ አርጊመንት ከዛ በኋላ የሚመጣ ነው። ስለዚህ ይህ የተጻፈው ነገር አንድም ቦታ ላይ ጥቀት አላይበትም። የኦሮሞ ህዝብ ለመብቱ ለነፃነቱ ያደረገው ትግል ያስገኘው ድል አለ። በዛ ድል ላይ ያንን ድል እንዳለ ይዘን ሌላው የመጨረሻ ድል አለ። ሰዎች ምንድነው ሁላችንም እየተገዛን ነው እየተጨፈጨፈን ነው ሁላችንም ዛሬ አልተገዛንም ማለት የምንችል አይመስለኝ። ኦኬ ወያኔ 20 ዓመት ነው የገዛው ኢትዮጵያን በዚህ በ20 ዓመት የወያኔ አገዛችን ኢትዮጵያ ነፃ ሀገር ነች ብሎ ለመናገር የሚችል የመደፍ ሪፖር እዚህ ቤት ውስጥ ያለ አይመስለኝም። ይህንን የመጨረሻውን መፍትሄ እንሻ። ይህ የመጨረሻ መፍትሄ የሚገኘው ሁሉም የኢትዮጵያ ህዝብ አንድ ላይ፣ ሁሉም የዲሞክራሲ ሀይሎች አንድ ላይ እጅ ለእጅ ተያይዘው ይህንን ጨቋኝ መንግስት ሲያስወግዱ ብቻ ነው የሚለውም ከዚህ ብንወስድ የተሻለ ነው። ኢንሴንት ፋውንደርስ ከሆነ እያንዳንዱ ድርጅት የጻፈውን የፖለቲካ ፕሮግራም ወርድ ባይ ወርድ የምናይ ከሆነ ስህተትን ማውጣት አይከብድም። ይህንኑ ነው ማለት የፈለግኩት። አመሰግናለሁ። እሺ፣ በጣም አመሰግናለሁ እድሉን ለአቶ ተድላ ለቃለሁ። በአጠቃላይ ስህተትን ለመፈለግ አይደለም። ዋናው የተጻፉትን ነገሮች በተለይ በአሁኑ ሰዓት ቅድም ወንድሜ አቶ ሰውየው ሊል የፈለገው እንደመሰለኝና እንደተረዳሁት እኔም የኔም ሀሳብ ጭምር ነው። አንድ ሰው ተለውጫለሁ በዚህ ሳይድ ወይም በዛ ሳይድ ሲለኝ ሰየው ብዬ የማክፍበት ሁኔታዎች አሉ። ምክንያቱም የኢትዮጵያ ፖለቲካ እንደምናውቀው ውስብስብ ነው። ፖለቲካ ደግሞ እንግዲህ ለረጅም ጊዜ የኢትዮጵያን ፖለቲካ ለተመለከትም ሆነ በአጠቃላይ ፖለቲካን የምንከታተል ወገኖች ፖለቲካ እና ፖለቲከኞች ምን ያህል ህብረተሰቡን ሊሰማ የሚፈልጋቸውን ነገሮች በተለያዩ ቋንቋዎች ሊያቀርቡለት እንደሚችሉ ነገር ግን የመጨረሻው ግቡ እና ዋና ምኞትና ፍላጎታቸው ሌላ እንደሆነ ተመክሮአለን። ብዙ ጊዜ በዚህ ቤት ስንዋይ ተመክሮን ትናንትና እናነሳ የምንላቸው ነገሮች አሉ እና ደግሞ ብዙ ጊዜ ሰምቼዎታለሁ አቶ ተማም፣ በግልጽነት ነው የምንዋየው። በግልጽነት ከመጣን መሸወድ የለም ማለት ነው። ስለዚህ የምናደርጋቸው ድርጊቶች ሁሉ ትብብሮችም ሆኑ ድጋፎች ሁሉ ዘለቄታ ሊኖራቸው ይችላል። በሽወዳና በሌላ ነገር ላይ የተመሰረቱ ነገሮች ጥሩ አይደሉም፣ አይገልኩም፣ ለንጓይ ካብ ነው የሚሆኑ። ስለዚህ ወገኖች ያልተረዱትን ነገር ክሊርሊ መጀመሪያ እንዲረዱት መጠየቅ አለብን ከሚል መሰለኝ እና እስቲ መጀመሪያ ለአቶ ተላ ልቀቅና የሚቀጥለውን ጥያቄ እናቀርባለሁ። በዚህ ላይ ተጨማሪ አለኝ ይላሉ። አመሰግናለሁ። ጥሩ ነው። የሽመዳ ፖለቲካን ለመለስ መሰል ነው። ከዚህ በኋላ ታንኪ በንድራችን ላይ አቶ ጥባም ዌስት ኮስት ናቸው ያሉት። እኔ ከኢስት ኮስት ነው የምናገረው። አቶ ጥባም እንደ አጋጣሚ ሆነው ኮምፒውተር ፊታቸው የለም በቴሌፎን ነው ከእናንተ ጋር ቃለ ምልልሱን የሚሰጡት እና የምትፉትን ነገር አያዩትም። ይሄንን ነገር አንደርስታንድ እንድታደርጉ ትፈልጋለሁ። ከዛ በተረፈ ይሄ የድብቆች ጫወታ ለቲፒኤልኤፍ አልሰራም። አሁን የደረሰበትም ሁኔታ ታያላችሁ። ከነሱ ካልተማር መቼ ነው የምንማረው? ሁል ጊዜ ለምን ሳይክሉ እንዲቀጥል ለማድረግ እንፈልጋለን? ያንን ሳይክል ለማስቀረት ግልጽ ያለ ክሊር የሆነ ጠረጴዛ ዙሪያ ተቀምጠን መነጋገር እና እንደዚህ መወያየቱ አይሻልም? የማንግባባበትን ፖይንት እና ቦታ ካለ አትሊስት ያልተግባባንበትን ቦታ አውቀነው እንነሳለን ማለት ነው። እንደ ከዚህ በፊቱ ግን ዛሬ አንድ ነገር እንደን በሚቀጥለው ሳምንት ደግሞ ሌላ ወሬ እያመጣን የተለያየ ሁኔታ ከማቅረብ እንደዚህ ግልጽ ያለ ማኒፌስቶ ተቀምጦ ከዛ ላይ ያልተፈለገ ወይንም ደግሞ ሊዋል ያልቻለ ነገር ምን እንደሆነ ፊት ለፊት መነጋገርና የምንቀበለው ከሆነ እንቀበለዋለን፣ የማንቀበለውን ደግሞ አንቀበለውም። ስለዚህ ቁጭ ብሎ ጨዋታ አይኖርም። ያ የአራዳ ጨዋታ የምንለው ነገር ጊዜ ያለፈበት ሁኔታ ነው። አፕሮቻችን ኤክስትሪምሊ ክሊር መሆን አለበት ብለን ነው የምንፈልገው። ሶ አንደርስታንድ እንዲኖረን የምንፈልገው ምንድን ነው? ማያሻማ ማኒፌስቶ አስቀምጠናል። ቅር የሚለው ሰው ካለ የማይዋጥለትን ቦታ በነጥብ በፖይንት አስቀምጦ መጠየቅና ለዛ ለሚጠይቀው ደግሞ መፍትሄ ማግኘት ይኖርበታል። ቴንክ ዩ አቶ ተማም፣ ወደ አንተ እየመለስኩ ነው። ከስራ ቦታ ሁኜ ነው ከአንተ ጋር ይህን ነገር መካፈል የፈለግኩት። ሰዓቴም ከመስሪያ ቤት የሚወጣበትም ሰዓት እየደረሰ ነው። ይህንንም አንደርስታንድ እንድታደርግልኝ እፈልጋለሁ። ቴንክ ዩ። እሺ፣ በጣም አመሰግናለሁ አቶ ተድላ። እንግዲህ የሚከተለው ጥያቄ እንግዲህ እኔ ነው ቀደምም እንደገለጽኩት አሁንም እርሶ እንዳሉት የሽወዳ ፖለቲካ የትም አያደርስም ለማናችንም አይጠቅምም። ብንለያይም እንኳን በሐሳቦች ያሉትን ነገሮች ፍለፊት አስቀምጠን ወገኖች እንዲረዱት ለማድረግ መሞከር ነው። ያልተረዳን ደግሞ ጠይቀን ለመረዳት ሞክራለን። እናቀርባቸው ጥያቄዎች እንድንረዳው ምን ማለት እንደሆነ ከዛስ ወዴት እንሄዳለን የሚለው ንብረተሰቡ ራሱ እንዲመለከተው ከሚል ነው። በዚህ በፕሮግራማችሁ ላይ አርቲክል 1.3 ላይ የኦኤልኤፍ የፖለቲካ ስትራግል አላማ ጎሉ ብላችሁ ያካተታችሁ ውስጥ to facilitate the right of self determination of the Oromo people, other people and individuals in Ethiopia ይላል። አቶ ተማም ሶምግዲ በፖለቲካውም የቆዩ ነው። እንግሊዘኛውንም በደንብ የሚረዱት ይመስለኛል። እነዚህን ነጥቦች በሚታስቀምጡበት ሰዓት የተለያየ ትርጉም እንደሚኖራቸው እናንተም የምትረዱ ይመስለኛል። ስለዚህ እዚህ ላይ የዚህ ድርጅት እናንተ ድርጅት አንደኛው አላማው ብሎ ካስቀመጠው ይሄ የሰልፍ ዲተርሚኔሽን ኦፍ ዘ ኦሮሞ እና ሌሎችንም ብሎም ደግሞ ግለሰቡ ብላችሁ ያስቀመጣችሁት አለና እስቲ እዚህ ላይ ምን ማለታችሁ ነው? አንዳንድ ብሎ ከተማው በጣም ጥሩ ጥያቄ ነው። ይሄ መሰረታዊ ጥያቄ ነው። አታስተላለፈ መጠግናለ ይሄ ጥያቄ በማንሳት ይሄ ጉዳይ በሌላው ክፍል ሌላው ወገን በሌላ መልኩ እየተረጎመ ለሱ በሚመቸው መልኩ አርግ እያደረገ ያለበት ጥያቄ ነው። ሀሳብ ነው። ፍታቶች በዋይ ፐርስፔክት ዲተርሚኔሽን ኦፍ ኦሮሞ ፒፕል አዘ ፒፕል ሰርቪስ ኢትዮጵያ ነው የሚለው ለምን ኢትዮጵያ የሚለው ተጨመረበት ተብሎ የሚከራከርም ክፍል አለ። በመሰረቱ ሰልፍ ዲተርሚኔሽን ኢዝ ቤዝ ራይት። ሰልፍ ዲተርሚኔሽን በተለያየ የተለያየ ትርጉም እንዳለው ከሱ የበለጠ አቃለ ወይም እረዳለሁ ብዬ አይደለም ማለት ወይም ከዚህ ታዳሚዎች የበለጠ አውቃለሁ በሚለው አይደለም። ግን እኛ ባስቀመጥነው መልኩ ለመግለጽ ነው ማለት። በመጀመሪያ ደረጃ የኦሮሞ ነጻነት ግንባር የሰልፍ ዲተርሚኔሽን ጥያቄ ስር ቀደም ሲል በነበረው የፖለቲካ ፕሮግራም ሁለት ነገሮችን ነው ይዞ ሲሄድ የነበረው። ምንድን ነው የሚለው የፖለቲካ ፕሮግራሙ የኦሮሞ ነጻነት ግንባር የፖለቲካ ግብ የሰልፍ ዲ የራስ ምድብ በራስ የመወሰን ሙሉ በሙሉ ማረጋገጥ ነው የሚለው የመጀመሪያው። በዛችን ይከፋፍለዋል። አንደኛው ኢንዲፔንደንት ኦሮሚያን መመስረት እንደሆነ ያስቀምጣል። ሁለተኛው ደግሞ ከሌሎች ብሔር ብሔረሰቦች ጋር አንድ ሀገር መስርቶ አብሮ መኖርን ያስቀምጣል ወይም ብሎ ነው የሚያስቀምጠው። እነዚህን ሁለት ነገር ሁኔታዎች አንድ ላይ ይዞ መሄድ ኢትስ ኮንፊውዚንግ አዝ ዩ ካን ሲ ኢት ናው። ምንድነው የሚያደርገው? የኦሮሞ ህዝብ ጥቅም ያለው ወይም የኦሮሞ ህዝብ የሚጠቅመው ከሌላው ኢትዮጵያዊ ጋር መብቱ ተከብሮለት ሙሉ በሙሉ መብቱ ሙሉ በሙሉ በኢትዮጵያ ዊዝን ኢትዮጵያ ዊዝን በኢንቴግሬቲ ኦፍ ቴሪቶሪያል ኢንቴግሬቲ ኦፍ ኢትዮጵያ መብቱ ሙሉ በሙሉ ተከብሮለት የዲሞክራሲ የሰብአዊ መብቱ የኢኮኖሚ የፖለቲካ ሁሉ መብቱ ተከብሮለት ከኢትዮጵያውያን ወገኖቹ ጋር በኢትዮጵያዊነቱ ቢቀጥል ይበጀዋል። ቅድም እንደተከሰት ለኢኮኖሚ ይበጀዋል፣ ለፖለቲካ ይበጀዋል፣ ለሰላም ዘላቂ ሰላም እንዲኖረው። የኦሮሞ ህዝብ በተፈጥሮ ሰላም ፈላጊ ህዝብ ነው። ማናችንም እንደምናውቀው ያን ሰላም ለዘላለም ይዞት ሊቆይ የሚችለው በመብቱን አስከብሮ መብቱን ኮምፕሮማይዝ አርጎ ሳይሆን ዲሞክራሲያዊ ቅድም የተላቀስኳቸውን መብቶች የሰው ልጅ በተፈጥሮ ያለውን መብቶች ሁሉ አስከብሮ በኢትዮጵያዊነቱ ሊቀጥል ይሻላል ነው። ይህኛው አንቀጽ ሆድ የምንለው ከዚህ በመነሳት የሰርት ዲተርሚኔሽን ቤዝ ራይት ዩኒቨርሳል ራይት አንድ ግለሰብ ያለው ራይት ነው። እኔ እንደተባል የራሴ ረድል በራሴ የመወሰን መብት አለኝ። ያ ማለት መብቱን አግኝቼ የሚያስተዳድረኝ ሰው ለመምረጥ አንድ ካርድ በጣልኩ ጊዜ አንድ የሚመርጠኝ ሰው መልጫ የራሴ መብት ኤክሰርሳይዝ አድርጌያለሁ ማለት ነው። ግሩፕ አንድ ግሩፕ የራሱ ድን በራሴ የሚወስን መብት አለ። ያ መብቱ ኤክሰርሳይዝ ማድረግ ደስ ዩኒቨርሳል ራይት እኛ የምንከለክለው መብት ወይም የምንሰጠው የምንችለው ወይም የምንከለክለው መብት ራሱ መወሰን ይችላል። የሚኖራት መሪውን ከመረጠ አንድ ሰው መብቱ ተሰጥቶት መሪውን ከመረጠ ሶሻል ኮንትራክት በምንት ነው የሚኖረው። በዚህ ሀገር ስኖ በምን መልኩ ነው መኖር የሚችለው? መብቶች ምንድን ናቸው? ግዳጅ ምንድን ነው? የተወሰነ ጊዜ ራሱን እድል በራሱ ወስኗል ማለት ነው። ዳትዘን በቴሪቶሪያል ኢንቴግሪቲ ኦፍ ዘ ካንትሪ መብቱ ነው፣ ዩኒቨርሳል ራይት ነው፣ በርዝ ራይት ነው፣ ማንም የከለክለው አይችልም ነው በሚል አንጻር ነው ያስቀመጥ ነው። አመሰግናለሁ። እሺ፣ መልካም አመሰግናለሁ። እንግዲህ እንደተረዳሁት ከሆነ ይሄ የዩኒቨርሳል ራይት የሚሉት ሰልፍ ዲተርሚኔሽንን እርስዎ የወሰዱት በትክክለኛው ህጋዊ ማነው ዓለም አቀፋዊ ህግ ማለትም አንድ ሰልፍ ዲተርሚኔሽን ሲል ህብረተሰብ ግለሰብ ዊዝን ኤግዚስቲንግ ስቴት በአንድ ኤግዚስት በምታደርግ ስቴት ውስጥ አሁን የጠቀሷቸውን ግለሰባዊም ሆነ ቡድናዊ መብቱ እንዲከበር ለማድረግ ነው። ዛት ሚንስ ኢትዮጵያ የምትባል ኤግዚስቲንግ ስቴት አለች የሚለውን ነው የሚያንጸባርቁልኝ ማለት ነው ባለስታሳት። ምክንያቱም የቀድሞ ኮሎናይዝድ የሆነ ተደርጎ ስለሚወራ እስቲ ይሄንን ሰልፍ ዲተርሚኔሽን በዚህ ኤግዚስቲንግ ስቴት አለ ኢትዮጵያ የምትባል ዊዝን ዛት ፍሬምወርክ ነው ይሄንን ሰልፍ ዲተርሚኔሽን የሚለውን ያስገባ ነው ነው የሚሉኝ። እሺ፣ አመሰግናለሁ። ምክንያቱም እነዚህን ጥያቄዎች የምናነሳው ቅድምም እንዳልኩት ቃላቶች ወደ ጦርነትም ሁሉ እንዳደረሱ በታሪካችንም እናውቃለን እና ግልጽነት ከተባለ ደግሞ እነዚህ ነገሮች ግልጽ እንዲሆኑ እንፈልጋለን ማለት ነው። ይሄ እስከሆነ ድረስ አቶ ተማም ወደ 1.6 ማይኩን ለአቶ ሰውዬ ከመስጠቴ በፊት 1.6 ሊሄድና ይሄውን ከጎሉ ጋራ ነው ከጎሉ ጋር የተያዘ ነው እና to form new democratic federal republic of Ethiopia that will be established by the consent of the people based on democracy on the principle of democracy equality freedom and liberty justice and rule of law ይላል። ምን አይነት ፌዴራሊዝም? ምክንያቱም አሁንም እንደሌሎቹ ልክ እንደዚህ ሰልፍ ዲተርሚኔሽን እንደሚባለው ፌዴራል የሚባለው እንደዚሁ ግለሰቦች፣ ድርጅቶች፣ መንግስቶች በሚፈልጉት መንገድ የሚወስዱት ነው እና እናንተ ፌዴራሊዝም ስትሉ ምን አይነት ፌዴራሊዝም? በአሁኑ ሰዓት በሀገራችን አለ የሚባለውን ፌዴራሊዝም ከነ ህገ መንግስቱ እንዴት ትመለከቱታላችሁ? አቶ ተማም አመሰግናለሁ። አመሰግናለሁ አቶ